ሙዶርን ብታስነሳቸው እነሱ ልጃችን እንዳለው ነብይ ነውና በቃ ወንድማቸውን ተቀበሉና ተከተሉት ብለው መግለጫ ይስጡልህ እነሱ መተዋሉ ማለት ነው። ታቲና ቢአያ ነብይ ምትሪ هذه المعجزه ይሄን የመሰለ ታምር ቆርጠኛ የሆነ አንተ ነብይ መሆንክን የሚያረጋግጥ አምጣልን። ከማ ኡርሲላል አወሉን የወትሮ ሰዎች ሲላኩ የዛ አይነት ተጨባጭ ሙዕጂዛ ይዘው እንደመጡ ሁሉ አንተ ሰማንታን ሳለህ አሏቸው ማለት ነው። በዚህ እንግዲህ አባባላቸው እነሱ ወካኑ የዙኑን በእነሱ አስተሳሰብ የሚገምቱት አንነ ምን ኸዋሲ ረሱል ማንኛውም መልእክተኛ በሚላከበት ጊዜ መለየው አንነውም ይቅድሩና አለ ኢህዲያቲ ምትል هذه الخوارق والمعجزات متى شاء واين شاء በእነሱ አስተሳሰብ አንድ ሰው ነብይ ነኝ ብሎ ከመጣ ያ ነብይ ነኝ ብሎ የመጣ ጥላቶቹ የሚያቀርቡለትን ጥያቄ ሁሉ መልስ መስጠት አለበት ብለው ነው የሚያስቡት ማለት ያን መልስ ደግሞ ራሱ ልክ በኪሱ አውጥቶ እንደሚሰጠው ይኸው ይሄን ማድረግ ይችላል ሆይ ብሎ ነብይ በራሱ እንደሚፈጥረው ነበር የሚገምቱት ማለት ነው። ይሄ ደግሞ አይደለም ሙዕጂዛ በአላህ ምርጫ ነው የሚመጣው። ቢፈልግ ይሰጣቸዋል፣ ቢፈልግ ደግሞ በቃል ብቻ ዳዕዋ አድርግላቸዋል። ሙዕጂዛውንም መለየትም የዚህ አይነት ጥያቄም ተንተርሶ አይመጣም። አላህ የፈለገው ነው የሚሰጠው ማለት ነው። በእነሱ አስተሳሰብ ግን ሙዕጂዛ ማለት ከነብይ ጋር የተያዘ ነው። አንድ ሰው ነብይ ነኝ ብሎ ከመጣ የፈለገው ጥያቄ ቢጠየቅ ያን ሁሉ መልስ መስጠት አለበት። ያን ማረግ ያልቻለ ግን ነብይ አይደለም የሚል አስተሳሰብ ነው ይዘው የሚጓዙት ማለት ነው። እና ወልሙዕጂዛት መታሻኡ ነብዮች የፈለጉትን ተአምር በፈለጉት ቦታና ጊዜ እንደሚያመጡ ይገምቷል። ከማ ይቀድሩ አመቱ الناስ يقدروا كما يقدر عامة الناس على اعمالهم الطبيعيه عندي تراسو عندي نجر سيسرا سيلوت يهو بلو اندميسرا معجزان تاسيبال النبي يعني تبالون طياقي بقطتا ملس اندميسط ادرغو يغمتو سلا نبره انذين نجروج ملس ستن نسون ملس تسطر نامن لهالن نكتلهالن قال هونا كن يا انت نبي ايدلهم انا انقبلهم يميل افاطاج طياقي اقربو معناتنا فاقترحوا عليه ان يجعل لهم الصفا ذهبا نكذا تنسونا انيا انغدي من طيقه نجر እንደሚከተለው ነው አሉ። አንደኛ የصفا ኮረብታ ያው አቡ ቁበይስ የሚባል ኮረብታ ነበር ዛሬ صفا መንሻ ላይ ያንን በቀጣ ጥሬ ወርቅ አድርገው ትቁሩን ዲጋሉ ትቁሩን ዲጋ አላህ አላኩል ሸይን ቀድር ነው ብለሃል አይደለም ዳውን አንተም ያላህ ነብይ ነህ አይደል እንዴ ታዲያ ምን አለ የፈለከው ነገር ይችላልህ ይብሏል ጌታ ሰዎቹ እንድናምልልህ ይሄንን ድንጋ ወርቅ አድርገዋሉ ብለ ጠይቀውና ወርቅ አድርገዋሉ። ፍልጦች ናቸው ያ ነገር ቢያደርጉ ተከፋፍለው እነሱ ሚሊየነር ሊሆኑ ነው ማለት ነው። ለዲን ሳይሆን ለዱንያ ሆነ ድርድሩ ማለት ነው። እና ገንዘብ ከሰጠን እናምንልሃለን ካልሆነ ግን ተባዶ ከመጣ ባዶ ነው ማለታቸው ነው። እና አው ይሰይር አንሁም الجبال ደሞ ምናልባት ወርቅ ማድረጉን እኛ እንድንጠቀም አልፈልግ ብለ ከሆነ ችግር የለውም ማሉ። ያ ገንዘቡን ለማገኘት ብቻ ሳይሆን ያንተን ችሎታ ለመለካት ነውና የጠየቅንህ ወርቅ አላደርግላችሁም ካለ ግን ይሄ የሶፋ ኮረብታ ዘሐራ ማጠገብ ተደቅኑ ወቦታ አጣቦብናል አሉ። አንስ ተበቃ ፈንግለ ሆዳ አብረረው አሶግደው የነንም ታረክ አንድ ነገር ነው አሉ ማለት ነው። እና እንግዲህ ዛሬ ግን ይደር ይኖር ኑሮ ለሊት አንድ ጊዜ አንኮታኩቶ እንደተኙ ይሄው አሶግርኩት ይባል ነበር ማለት ነው። ግን በዛ ጊዜ እንግዲህ ያ ጥቁር ድንጋ በቀላሉ የሚወገር ነገር አይደለም ማለት ነው። ይሰይራ አንሁም الجبال ጋራዎችን እዛ ከተማውን ሐረቡን ዙሪያውን ከበውና አንቀው የያዙትን ጥቁር ድንጋዎች ፈነቃቅለው አውላላ ሜዳ እንዲያረጉ ጠየቋቸው ማለት ነው። ይሄም አንድ አማራጭ ነው። ወየብሱጦ ለሁም البلاد አገሪቱ መካ በተለይ ያው ከተማው ዙሪያው እንደምታውቁት በብዙ ቆጥኞችና በብዙ ጋራ ተራራዎች የተጨናነቀች ቦታ ናት። ያን ሁሉ ፋይዳ ቢስ ጎራ ወዳውኑ ጠራርገስ ወለል ያለ ሜዳ አድርገው ከተማችን ስክ ሰጥ ያለ ሜዳ እንዲሆን ፈልጋለን አሉ። ይሄም አሁን የኢኮኖሚያዊ ጥያቄ ነው ማለት ነው። ምክንያቱም ያን ሁሉ ጋራ አሶግዶ ነጥ ያለ ሜዳ ለማድረግ የመካና አገር ብዙ መላይን ጉልበት የሚጠይቅ ነገር ነው። ያን ቢያረጉላቸው ኑሮ ከተማቸውን ታስተካክሉ በኋላ ደህናዋል ይሏቸው ነው ማለት ነው። ወይጅሪ ፊሃል አንሃር እንደገና ደረቅ መሬትን ብቻ ሳይሆን ካራተራራዎችን ወዳ እንደተጠራረካቸውና ሰጥያለ ሜዲያ ካረከቡ በኋላ ዙሪያ ገቡን ደሞ ጠንካራ የሆነ ጅረት ውሃ እንዲፈልቅ አድርግ እንዳባይ የሚያጥለቀልቅ ማለት ነው። በዛ ውሃ አካባቢውን እናለማለን አው የባአተ መመዱ ምን አባኢህም ይሄንን አላረግም ካልክ ደግሞ ሌላ አማራጭ አለ አሉ። ያለፈው አባቶቻችንን እና እንግዲህ አብዱ መናፍን እና ቁሰይን እና ኪላብን እና አድራንን የመሰሉ ትልልቅ ታዋቂ ሰዎች ተመቃብራቸው ህዲያ ጠርታ አስነሳቸውና እንደ ኢሳ እነሱ ስላንተ የምስክርነት ቃል እንዲሰጡ አድርጋቸው አሉ። ሀይቱ የሻዱ ቢአነሁ ረሱል ነዛ ቀደምት አባቶቻችን መጥተው በተለይ ቁሰይ የሚባለው ሰውዬ በጣም ታማኝ ነበር ይባላል። እሱ የምስክርነት ቃል የሰጠለት ሰው ሌላ አይጠየቅም ነበር። ስለዚህ እሱ መጥቶ ይሄ ኮሊጄ የተባረከ ነው ጌታ ይልኮታል ስለዚህ ልጆች ተቀበሉት ተከተሉት ብሎ መግለጫ ቢሰጥ በቃ ሁላችንም እንቀበላ እንስማማለን ይሄን ለምን አታረግም አሏቸው። وقالوا لنؤمن لك حتى تفجر لنا من الارض ينبوعا እነዚህ ጥያቄዎች አላህ በተለያየ ቦታ በቁርአን ያጠቅሳቸው እንዳይረሱ ማለት ነው ታሪክ ዘግቧቸዋል። እና ምን አሉ لنؤمن لك አንተ የፈለገውን ያህል ሌት ተቀን ብትባዝንኛ ለማሳመን ብትሰብከን በባዶ ቃል አንበገርልህም አሏቸው። አናምንም حتى تفجر لنا من الارض ينبوعا ከዚህ ተከተማችን ህልቅ ጅረቱሃ አፍልቀህ ዙሪያውን በልማት ስቃል አጥለቀለከውና ለምለም ስቃል አደረከው ድረስ እኛ በቃል ብቻ አላህን ፍሩ ብትል አንቀበልህም አሉ ይላል ማለት። አው ተኩነ ለከ ጀነቱን አሉ ወይም ደግሞ እኛ የሶፋን ጋራ ወርቅ አድርግልን ያልነው ገንዘቡን ለመከፋፈል ፈልገው መስሎህ ከሆነ ይቅርብን ግድ የለም አንተ ራስህን ቻል መጀመሪያ ማል ያደረ ረሱል ያኩሉ ጧም ወይምሽ ፊል አስዋቅ እንዳሉት አንተ ለምን እንደኛ እንደ ተራሰው ገበያ ለገበያ ትንከራተታለህ ይሄለት ጉርስህን ለማገኘ እኛን መጥቀም ካልፈለክ ላንተ ድል ያለ አትክልት ልማት አድርግና አላህ በዚህ በደረቅ አገር ላይ ያንተን ግቢ በልማት የተጠቀለቀ አድርጎ ካሳየልህ የዛ ጊዜ እውነትም መርጦሃልና እንቀበልሃለን አሉ። ላንተ የተለየ የሆነ የልማት እንትን ዘርጋ ሚነፊሊን የዘንባባ ዛፎችና ወይነብ የወይን ሀረጎች በዙበት በጣም አውላላ ሜዳ ላይ ትልቅ የሆነ ሰፊ አትክልት ልማት ዘርጋ ፈቱፈጅረ አንሃር ያን አትክልትህን ለማጠጣት ጅረቶችን ታፈነዳለህ ዙሪያውን ኺላልሃ ተፍጅራ ከአትክልቱ ዙሪያ ከያቅጣጫው የተለያዩ ጠንካራ ጅረቶችን አፈንድተህ በዛ እያጥለቀለክ አካባቢውን ልማት በልማት ስታደርገው የዛ ጊዜ ያው አንተ አለቃችን መሆነህን እንቀበልሃለን አሉ። ይሄ ደግሞ ካልሆነ አውቱስኪ ቆሰማ ከማዛም ታለና ኪሰፋ ሱብሃንአላህ ልማት አልወድል ብሎ ከሆነ አንዳንድ ሰው ጥፋት እንጂ ልማት አይወድም። እነዚህ ሁሉ ነገሮች እንግዲህ ልማት አውታሮች ናቸው። እነሱን ሲሆን ለሁላችንም እንዲበቃ አድርገህ ያንስ ደግሞ ለአንተ ራስህ የተሻሻለ ኑሮ እንዲኖር ነው እየጠየቅን ያለ ነው። ይሄንንም አላደርግም እኔ ጥፋት እንጂ ልማት አልፈልግም ታልክ ደግሞ እንዲያልከው አላህ ከተቆጣ ሰማይን ከላያችሁ ላይ ተንጥሎ አውርዶ ሊጨፈልቃችሁ ይችላል ብለህናል ካሁን ቀደም። ያ የበዛትከው መሰረት ከበላያችን ላይ ሰማው ተገንጥሎ መጥቶ ይጨፍልቀናል ይድርቅናቸው በዛት ማለት ነው። አው ተእቲ ቢላህ ወልመላኢከቲ ቀቢላ ወይም ደግሞ አላህ በገሃድ የመልቂያማ ሲሆን ለአርዶል መህሸር በግልጽ ይመጣል ወጃ ረብኩል መለኩ ሶፈን ሶፋ ብለሃል ለምን ዛሬ ሳይመጣም አሉ። አላህ በይፋ ለምን መጥቶ ራሱ መድረክ ላይ ቆሞ ይህን መሐመድን መርጨዋለሁ ሹሜዋለሁ ተቀበሉት ብሎ ለምን መግለጫ ይሰጥልህም የሹመት ደብዳቤውን ለምን ራሱ መጥቶ ያነብም አሉ። ይድርቅናቸው ብዛት እንደ አንድ ተራ ሰው አድርገውት ጌታን ማለት ነው። እንዲሁም መላእኮቹ እነ ጅብሪል እነ ሚካኤል በይፋ መጥተው እነሱ ይሄ የአላህ መልእክተኛ ነው ብለው ምስክርነትን ለምን አይሰጡም አሉ። ቀቢላ ማለት መዋጅሃተን ፊት ለፊት አንተ እኛ ባላየንና ባላዩን በማለልንበት ቦታ ነው ጅብሪል መጥቶ እንደዚህ ነገረን የምትለው በጋር በይፋ እኛ ባለንበት በአደባባይ ጅብሪል መጥቶ ሚካኤልም እስራፊልንም ከጎኑ አስተልፎ ይሄው እኛ የአላህ መልአኮች ነን ይሄ ሰውዬ ተማከላችሁ ተመርጧል ተሹሟል ብለው ለምን አይመሰክሩም? አው የኩነ ለከ ቤቱ ምን ዝኽሩፍ አሉ ወይም ደግሞ የወርቅ ቤት ለምን አይኖርህም? አንተንም ያህል ታላቅ ሰው የዓለም ነብይ ነኝ እስካልክ ድረስ ተራ ያጭቃ ቤት ውስጥ እንደኛ በተሻብ ውስጥ መቀመጥ የለብህም ላንተ ለምን የወርቅ ቤት አይሰራልህም ጌታ አሏቸው ማለት ነው። አው ተርቃ ፊ ሰማ ወይም ደግሞ ከማከላችን አይናችን እያየ እንደ ልፍት ነገር ተተክሎ ሰማይ ተምድር እስከ ሰማይ ድረስ የሚዘልቅ መሰላል ተተክሎልህ በዛ ላይ እንደ ሷሩክ ተተኩሰህ ወደ ሰማይ ስትወጣና መልእክቱን ስታመጣ ለምን አታሳየንም? ወዲብክ ዝም ብለህ በመናሜ እንደዛ አየው እንደሚል አንድ ፍቅራና ጫጭ ወርባሪ እንደዛ ነው የምትለን ለምን? ያ አላህ ተወካይ ከሆንክ በይፋ በአደባባይ የሚታይ ፀሐይ የመሰለ መሰላል ተዘርግቶ በዛ ላይ ስትወጣ ስትወርድ ለምን አናየም? ወለኑእሚነ ለከ ወለኑእሚነ ሊሉቀይክ ደሞ ያንን ወጣሁኝ የምትለውን ነገር ወጣው ብትል አንቀበልም ሐታ ተነዝላ አለና ኪታባን ነቅራኡ ና በስማችን የተመዘገበ መጽሐፍ አላህ Subhanahu Wa Ta'ala ለእያንዳንዳችን በግል ስማችን ለክ እንደ ሰርግ መጥሪያ ደብዳቤ ገሌ ገሌ ዘር የተወከው ነውል መሐመድን መርጨዋለሁ ልጨዋለሁኝና አደራህን ተባበረው ብሎ ሶስት አባት እንጠርቶ በስሜ የተመዘገበ ደብዳቤ ይላካላ። እንግዲህ ያንዳንዱ የመካባል አባት በእያንዳንዱ እንደ ሰርግ ጥሪ የነብዩ መሐመድ ሹመትን የሚገልጽ ደብዳቤ ከረብ አለሚን አይናቸው ያዩ ከሰማይ የተንበለበለ እንዲወርድ አደረጉ። በሰው እጅ ሳይሆን ከሰማይ ቀጥታ እየወረደ እጃቸው ላይ እንዲገባና ሲያነቡት ባድራሻቸው በራሳቸው ስም የመጣ ደብዳቤ ይሄን ካላደረክ በስተቀር ያኑልኛል ብለ አጣጥሰው አሏቸው ማለት ነው። እነዚህ ሁሉ ጥያቄዎች እንግዲህ የማድረቂያ ጥያቄዎች ናቸው። ይሄን ቢያደርጉ ኑሮ እናምናለን የሚል ቅንነ ቢኖር ኑሮ በተደረገ ነበር። ግን ይሄን ነገር አድርገን እሱን ግራ እናጋባዋለን እናስጨንቀዋለን ብለው ነው በዱለት የሚጠይቁት ማለት ነው። ወቀደ አብደው ረግበተውን في الاسلام اذا اتى النبي صلى الله عليه وسلم بمقترحه አሁን ባቀረባቸው ጥያቄዎች መሰረት መልሳቸው በአግባቡ መልስ ከመጣ ጥያቄያቸው እንደምናምንልህ አትጠራጠር ይያሉ ውሸታቸውን ይምሉ ይገዘቱ ነበር። واقسموا بالله جهد ايمانهم በአላህ እምነታቸውን መሐላቸውን አጠንክረው ይምሉ ነበር። والله لنؤمنن لك اذا فعلت هكذا የሚያልንህን ነገር ካስፈጸምክ እኛ ደግሞ በአላህ እንምላለን እናምንልሃለን ይሉ ነበር። ማን ተንጃቱም አያቱም من هذه الايات المقترحات አሁን ከጠየቅናቸው ታምሮች የተወሰነውን እንኳን ካስፈጸምክ እኛ እንደምናምንልህ ነው እያሉ ይምሉ ነበር ማለት ነው። ያኔ ነብዩ አለይሂ ሰላቱ ወሰለም ይሄንን ጥያቄ ካዳመጡ በኋላ ዱዓ አደረጉ። እንግዲህ ሰዎቹ ቃል ገብተዋል እኔ የነገር መልስ ታልሰጠሁኝ እንደማያምኑልኝም አቋማቸውን ገልጸዋልና እኔ ደግሞ አላህ ፍቃዱ ከሆነ መጠየቅ አለብኝ ብለው ጌታቸው መለመን ጀመሩ። ፈዲያ አላህ ጌታቸውን ያ ረብ እነዚህ ሰዎች እንደዚህ ካላረክ እናምንልህም እያሉ ነው። ስለዚህ አንተ ታውቃለህ በታረግልኝና የጠየቁትን መልስ ባሳጣቸው ምን ይመስልሃል ብለው ጠየቁ ጌታቸውን። አንዩሬየሁም ማጠለቡ እነሱ የጠየቁት ነገር አላህ በጋር ከስቶ እንዲያሳያቸው ጠየቁላቸው። ወረጃ እስላማሁም የሳቸው አላማ ምንድነው? እነዛ ጥያቄዎች መልስ ካገኙ ሰዎቹ ተቸነፉ ማለት ነው። እና ደግሞ ካረክና ምናለን ባሉት መሰረት ወዲያውኑ እስላምን ይቀበላሉ ብለው ካላቸው ጉጉት ሙጥኝ ብለው መለመን ጀመሩ ማለት ነው። ፈጃ ጅብሪል በዛ ጥያቄ እንግዲህ ተጠምደው ጌታቸውን በመማጸል ላይ ያሉ ጅብሪሉል አሚን መጣ። ሲመጣ وخيره بين ان يريهم الله ما طلبوا ጥያቄን ጌታ ሰምቷል አላችሁ። አሁን መልስ ከመስጠቴ በፊት ሁለት አንድ ነገር አማርጠው ብሎ ነው የላከኛለ እና እነዚህ ሰዎች ያው የሆኑ ያልሆኑ ጥያቄዎችን ደርድረዋል። እነዚህን ታላረክ ብለውሃል አንተም ጠይቀሃል ጌታ ደግሞ ጥያቄህን ሰምቶ በቀጥታ መልስ ከመስጠቱ በፊት ሁለት አማራጮችን ሂድና ንገረው ከሁለት አንዱ ከመረጠ በኋላ መልሱን እሰጣለሁ ብለው የመጣው ታረ ምንድነው? فمن كفر بعد ذلك منهم عذبه عذاب لا يعذبه احد من العالمين አሁን ያቀረባችኋቸውን ጥያቄዎች በጋር ላመጣላችሁ እችላለሁኝ። ከዛ በኋላ ግን ያ ጥያቄ መልስ ካገኘ በኋላ በተለያየ ምክንያት ወደ ኋላ ሊያፈገፍግ የሚሞክር ካለ ማንንም ቀጥቼው የማላቀው ቁጣስ እቀጣዋለሁ በዚህ ተስማማላችሁ በልና ጠይቃቸው ይሄን አሁን የፈለገው ይሁን ብለው የሚስማሙ ከሆነ እኔ ዝግጁ ነኝ ለማምጣት መልሱን አለ አላህ Subhanahu Wa Ta'ala እና وبين ان يفتح لهم باب التوبه والرحمه وبين خيرهم بين ان يحقق مقترحاتهم ጥያቄያቸውን መልስ ሰጥቶ መልስ ተተገኘ በኋላ የሚያፈገፍጉ ከሆነ ማንንም ያልተቀጣውን ቁጣት ሊከጡ አንድ አማራጭ። ሁለተኛ ወበይና ይፍታለውን ባበተውበት ወራህማ አላህ ጋር መፋጠጡ አይበጅም ይሄን ካላረክ በስተቀር አናረግልህም የሚለው ነገር አይጠቅምምና አቅማቸውን አውቀው እኛ አላህ ያቀረበልን ጥያቄ ዝም ብለን ተቀበለናል ወደ ጌታችን ተመልሰናል የጌታን ረህማን ነው ተስፋ እናረጋው የሚሉ ከሆነ ይሄ ሁለተኛ አማራጭ ነው። ከሁለት አንዱ ምረጡ ባላቸው ይላል። ፈቃለ በልባበ ተውበቲ ወራህማ ነብዩ ግን አለይሂ ሰላቱ ወሰለም መመረጥ ያለበትን እሳቸው ስለሚያውቁ አይ ያንን የተጠየቀውን ነገር አምጣና ከዛ በኋላ የፈለገ ይሁን የሚለውን ወደነሱ ተማክረው በፊት የሚያልስማማን በዛሃሉ እና ይሄ አደገኛ ነው። ምክንያቱም እነሱ ራሳቸው በመስታልነት የጠየቋቸው ህዝቦች ጠፍተዋል በዚህ ነገር። የነብዩላህ ሙሳ ዘንግ አምጣና ሙዕጂዛ አሳየን ብለው የጠየቁትን ነፊራውን ተመጣው ሙዕጂዛ ማኑ እንዴ ተጠቀሙ እንዴ ያ ነገር ሲመጣ ጥፋት ነው አብሮ የመጣው ማለት ነው ባለመቀበላቸው። አሳው እንትና ናቀቱ ሳሊህም የጠየቁ ሰዎች ጥያቄው ሲመለስላቸው የግንግመሯን የገደሉት አይደል እንዴ? ከዛ በሶስት ቀን እንደሱ ማለቁ ማለት ነው። ሌሎችም በሙሉ ያን አላህ Subhanahu Wa Ta'ala የተለያዩ ማላስፈላጊ ጥያቄዎች የጠየቁ ሰዎች መልስ በተሰጠና ባልተቀበሉ ቁጥር ወዳውኑ አስቸኳይ እርምጃ ተወስዶባቸዋል። አሁንም ነብዩ አለይሂ ሰላቱ ወሰለም እነዚህ ሰዎች የጠየቁትን ነገር እና መልስ ቢያሰጡ ምን ይሆናል? ይክዳሉ። ተካዱ ደግሞ እልቂት ነው የሚመጣው ማለት ነው። ስለዚህ እንዲህ አይነት ነገርማ እኔ አልፈልግም መጀመሪያ ነሱ አንተ ይሄን ካላመጣህ በስተቀር አናምንልህም ብለው ስላንጓጠጡ አንተ ደግሞ አመጣለሁ ካመጣው በኋላ ካልተቀበላችሁ ግን ወዳውኑ አስቸኳይ እርምጃ ወስዳለሁ ብለሃልና ይሄንን አልቀበልም አስቸኳይ እርምጃ መጥቶ ህዝቦች እንዲጠፉ አልፈልግም አሉ ነብዩ ረህማ በመሆናቸው ማለት ነው። فلما اختار النبي صلى الله عليه وسلم هذا እና ይሄንን እንግዲህ ባበተው ባወራህማን ነው እንጂ አንተ ጋር መፋጠጥና ያመጣውን አምጣ ማለቱን እኔ አልቀበልም ሲሉ انزل الله هذا ان انزل الله عليه جواب مقترحات المشركين فقال له قل سبحان ربي هل كنت الا بشرا رسولا ስለዚህ እነሱ የጠየቋቸውን ጥያቄ በቀላሉ መልስላቸው አለ። በተግባር መመለሱ የሚያስከትለው መዘዝ ከባድ ነው። ስለዚህ ያን አልፈልግም ታልክ እንግዲህ አመን ብለህ ነው የምትመልሰው ጥያቄውን። ቁል ሱብሃነ ረቢ አል ኩንቱ ኢላ በሸረ ረሱላ እናንተ ሙታን ማስነሳት አለብህ ዘንግባን ማድረግ አለብህ ግመል ተጋራ ማውጣት አለብህ የሚለውን ነገር እኔ ራሴ እኮ ተኪዜ አውጥቼ የምሰጣችሁ ነገር አይደለም። ይሄን ነገር የማድረግ ስልጣኑ ፍላጎቱም ያአላህ ነው። ጌታዬ የጠራ ጌታ ነው እና እኔ ከሰው መካከል የተመረጥኩኝ መልእክተኛ እንጂ የጌታ ተወካይ ወይም ጌታ የሚሰጠውን ነገር የምሰጥ አይደለሁም ባላቸው። ነብይ ማለት ጌታ የላከውን መልእክት ወደ ህዝቦች የሚያደርስ ማለት እንጂ የተለያየ ተአምርን የማሳየትና መፈልሰፍ አይደለም ስራው። ከናንተ መካከል አሁን ይሄን ነገር ስሩ ብትባሉ መስራት የምትችሉ አላችሁ? አዎ የላችሁም። ስለዚህ እኔም አላህ ፈቃዱ ካልሆነ በስተቀር ያለ ስራ የገብቼ ይሄን ነገር መፈጸም አለብኝ ብለህ ሰተላይ ወርቀው ማለት እና እኔ ደግሞ የራሴን ስራ ተብሊግ ሪሳላ ነው እንጂ ሙዕጂዛ ማምጣት አይደለም እና ያ ተናንተ መሐከል የተመረኩኝ ሰው እንጂ ከዛ በላይ እኮ አይደለም ኻሊቅ ነኝ አላልኳችሁ እንዲህ አይነት ነገር አምጣም ትሩኝ ብለህ መልሳቸው ይላል ማለት والمعنى قل لست اقدر على اهتيات هذه الخوارق والانسان بالمعجزات እናንተ የተከሳቻቸውን ተአምሮች እኔ የምፈልስፍና የምፈጥር አይደለሁም ያን ካደረኩ ደግሞ የጌታ ስራ ነው ሰራሁ ማለት ነው የመለክተኛ ስራ ሳይሆን። ለመለክተኛው አላህ ድጋፍ ይሰጠው ከፈለገ ፍቃዱ ከሆነ ራሱ ይሰጣል ካልፈለገ ግን እንዲህ ካላረገ በስተቀር በየድርድር ውስጥ አልገባም አላህ ጋራ ማለት ነው። እና እነዚህ ነገሮች ራሴ የምፈጥራቸው የምፈለስፋቸው ነገር አይደለሁም። ኸዋሪቅ ማለት ያው በተለምዶ ታይተው የማይታወቁ ልማድንና ባህልን የቀደደ ነገር ማለት ነው። ሰው እንግዲህ ደረቅ እንጨት ባዝ ይሆንልኝ ብሎ ቢናገር አንድ ሰው ይሆንለት አይችልም። አላህ ፈቃዱ ከሆነ ግን ያረግለታል። ሰውየው ግን ነብይ ነኝ ስላለ ይሄን ካላረክ በስተቀር አልቀበልህም ማለት አንተ ራስህ እባማረክ ትችላለህ እንደማለት ነው። ይሄ ደግሞ የፈጣሪ ስራ እንጂ ፍጡር አይደለም ማለት ነው። እንደውም ሌሎቹ ሙዕጂዛዎች እንደዛ ሙታንን አስነሳ። ሙታንን የማስነሳት ስልጣን ያአላህ ነው። ስለዚህ ሙታንን እንዲያስነሱ የፈቀደላቸው ነብዮች ሙዕጂዛ ሰጥቷቸዋል በፍቃዱ። እነዛም ቢሆን ራሳቸው ሳይሆኑ ጌታ ነው የሰጠላቸው ማለት ነው። ተፈለገ ለኔም ሊሰጥ ይችላል ግን እንደ ሸርጥ አይጠየቅም። ይሄን ካላረክ በስተቀር አንቀበልም ብለዋልና ሙታን አስነሳ በኢየሱስ ጋር አልተደራደረም ባላቸው ማለት ነው። ያነል ቁድረተ አላ ዳሊካ አምሩን ይختص بالله سبحانه وتعالى ሰዎች በተፈጥሮ አቅማቸውና ወቀታቸው ሊሰሩ የማይችሉ ነገር ሊሰራ የሚቻለው በአላህ ኃይልና ስልጣን እንጂ በሰው አይደለም። ስለዚህ አንድ መልእክተኛ መልእክት መጥቶ ስለነገረ ይሄን ካላስፈጸም ካልቀበልህ ማለት ይሄ መልእክተኛው ከስራው ውጭ ማድረግ ነው ማለት ነው። እሱ በሙዕጂዛ ሊከራከር አይደለም የመጣው፣ ሪሳላ ሊያደርስ ነው። ከዛ በኋላ አላህ ፈቃዱ ሆነ ሙዕጂዛ ከሰጠው መልካም፣ ካልሰጠው መልእክቱን አድርሷል። ከዛ በላይ በግድ እጅ ጠምዞም ያሳምንበት ምክንያት የለም ማለት ነው። وهو منزهون من ان يكون له شريك في قدرته يا الله سرا سلاهنا الله ደሞ በሱ ችሎታ ውስጥ ማንም ሰው ጣልቃ እንዲገባና እንዲጋራው አይፈልግም ማለት ነው። ወኢነማ አነ በሸር እኔ አቅሜና ቃለው ሰው ነኝ። ተናንተ ማከለ ተፈጠርኩ ሰው እስከሆንኩ ድረስ የምችለውን ነገር ነው እንጂ የምነግርና ማስተምራችሁ ታቅሜ ውጭ ሆነ ተአምር ራሴ ማመጣ አላልኳችሁ መጀመሪያው ነው። كما انكم بشر ልክናንተ ሰው እንደሆናችሁ እኔም እንደናንተ ሰው ነኝ። ፈለስቱ አግዲሩ አለይህ ከማ አንኩን አትግዲሩን አለይህ አሁን የተጠቀሱትን ነገሮች ለመፈጸም እኔ አልችልም እናንተ እንደማትችሉ እንድችል የሚያደርገው አላህ ግን ፈቃዱ ከሆነ ያደርግ ይችላል። እኔ ግን በድርድር መልክ ይሄን ካል አረከ በስተቀር በየመጠየቅ አልችልም። ወኢነመ الذي انت امتزت به امتزت به فيما بينكم وانني رسول እኔ ከእናንተ የምለየው መልእክተኛ በመሆን ብቻ ነው እንጂ ሙዕጂዛ በመስራት አይደለም። ወሃ ኢለይ እናንተ እና እኔ ሁላችንም ሰው ነን። ምልዩነታችን ምንድነው? እኔ ከጌታዬ በኩል ጧት ማታ ወህይ ራእይ ደርሰኛል ለኡመቶች እንዲባላቸው እንዲነገራቸው ይያለ መልአኩ እየመጣ ይነግረኛል። እናንተ ግን የድል አልተሰጣችሁ። በዚህ ነጥብ ነው እንጂ ምን ሊያየው በሌላው እኮ በተፈጥሮ ይዘታችን ሁላችንም ሰው ነን። ወአንቱም ለስቱም ቢሩሱል እናንተ መልእክተኞች ስላልሆናችሁ ሪሳላንም ማምጣት አልቻላችሁ። እኔ ግን በጌታዬ በፍቃዱ ሪሳላ ስለሰጠኝ ከእናንተ ተለይቼ የመጣሁት በዚህ ሞያ እንጂ ሙዕጂዛ በመፍጠር አይደለም። ወለይሰ ዩሃ ኢለይኩም ወደኔ ወህይ ወረዳል ወደናንተ ወህይ አይወረድም። ይሄ ነጥብ ብቻ ነው የሚለየን። አለዚ ጦለብቱሙሁ ሚን አልአያት ለይሰ ፊዲ ባጭሩ ምንድነው እናንተ የጠየቃችኋቸው ሙዕጂዛዎች በእኔ እጅ የሚሰሩ አይደሉም። ወላ ተተሰሩፊ በፍላጎቴም ላረጋቸው የሚችል ነገር አይደሉም። وانما هو الى الله عز وجل غراوس الذي نغروي جتا يهونو قال ودسو نو مملسو يهونالو ايهونو قال دمو ايهونم يهن نغر دمو ادرغ اتا ادرغ بي ما زال يشلم ني تازاج باريا انجي ازاج ني دي ان شاء ابهرها لكم كفلغا انذين معجزات الله ليكسطاتشو يشلالنا انت ويؤيدوني انينم ونتنيا موهنين ليارغاغتلني يشلال كفلغا بها عليكم አርሱን ግሪብ ይሰጣችሁ እንደጠየቃችሁት እናንተም በግዳችሁ ቃል በገባችሁት መሰረት ልትቸነፉ ነው። ይሄን ማድረግ ግን የራሱ ምርጫ ነው እኔ ሳልሆን። ወይሻ አኸራሃ አንኩም ከፈለገ ደግሞ ያዘገየዋል ይሄን ነገር አያደርገውም። ያን አላደረገውም ማለት ግን እኔ ውሸታም ነኝ ማለት አይደለም። ወፊዛሊከ መስልሃቱኩም መቆየቱ መዘግየቱ ደግሞ ለእናንተ ጥቅም ነው። ምክንያቱም እናንተ እንደጠየቃችሁት እነዚህ ሙዕጂዛዎች በይፋ ቢመጡ መልስ ቢያገኙ አንቀበልም ብላችሁ ብታንገራግሩ ፍጻሜያችሁ ይሆናል። ያን ዳ ይሆንባችሁ ብሎ ነው ያዘገየላችሁ እንጂ አቅቶት አይደለም አሏቸው ማለት ነው። ወቀድ አከደላሁ ሀዘል ማዕና ፊ ሱረት አልአንዓም ይሄን የነብዩን ማብራሪያ በሱረት አልአንዓም ባጭሩ ጠቀሰው። ቁል ኢነመል አያቱ ዒንደላህ እንዲህ አይነት ተአምራንታ እያላችሁ ትጠይቃላችሁ። እናንተ የምትጠይቋቸው ሙዕጂዛዎች ወይም ተአምሮች እኮ አላህ ዘንድ ናቸው። እኔ ራሴ የምፈጥራቸው ነገሮች አይደሉም። ወማ ይሽዕሩኩም አንሃ ኢዛ ጃአት ላ ዩሚኑን እነዛ ሙዕጂዛዎች ደግሞ ቢመጡ ልክ እንደጠየቃችኋቸው ቢከሰቱ እነዛ የጠየቁ ሰዎች ይመኑ አይመኑ ምን ያሳውቃቸዋል? አላላህ እንግዲህ ሙእሚኖችም ለምን ይሄ ቀላል ነገር እኮ ነው። አላህ አላኩል ሸይን ቀዲር ነው። የሰውን ዱዓ ደግሞ ይቀበላዋታል። ለምን የጠየቁትን ነገር አያስፈጽሙላቸውም እያሉ ሰሃቦችም ይወተውቱ ነበር። ያን አላህ ወማ ይሽዕሩኩም አዩሃል ሙእሚኑን አለ። እናንተ ደግሞ ምን አውቃችሁ ነው? ስለዚህ እነዚህ ሰዎች የጠየቁት ነገር መልስ ቢያገኝ ኑሮ ያምናሉ ብላችሁ ማረጋገጥ ትችላላችሁ? ይመኑ አይመኑ ምን አሳወቃችሁና በማያገባችሁ ጉዳይ ጣልቃ ገብታችሁ እናንተ ደግሞ የጥላት ተባባሪ ትሆናላችሁ አላችሁ። እኔ ይሄ ነገር መልስ ቢሰጥ ምን እንደሚሆኑ አውቃለሁና ለዛ ነው መልስ ያሰጠኋቸው። እናንተ ግን ይሄ ነገር እኮ መላሽ ቢያገኝ ኑሮ ያምኑ ነበር በሚል ተስፋ በነብዩ ላይ ጫና ማድረጋችሁ አግባብ አይደለም አለማን። ይዛጃት ላይ ኡሚኑ ዩኡሚኑና አው ላይ ኡሚኑ እንደማለት ነው። ያ የጠየቁት ነገር መልስ ቢያገኝ ይመኑ አይመኑ ውጤቱ ምን እንደሚሆን ምን ታቃላችሁ እናንተ? እኔ ግን ስለማቅ ያ ነገር ቢፈጸምላቸው ልክ እንደ ሙሳ ሰዎች መልሰው እንደገና ምክንያት ይፈጥራሉ ማለት ነው። ያ አይሁሃ ሳህሩ ለና ረበከ ይጠይቃሉ፣ ያ መልስ ሲሰጣቸው ደግሞ እንደገና ያፈርሳሉ። እንደዛ ነው የሚያደርጉት። ያ ያደረጉን የነና መልእክተኛዬን መቀለጃ ማረግ የለባቸው። ከልባቸው ሊያምኑ ቢፈልጉ ኑሮ መጀመሪያው ምን ከለከላቸው ለማመን? አይ እነ ለአንቢያ ወርሱል ያላህ ነብያትና ረሱሎች ለይሱ ቢልዲነ ያቱነ ቢልኸዋሪክ የተለያዩ ሙዕጂዛዎችን ራሳቸው አይደለም የሚያመጧቸው። ሙዕጂዛ የተባሉት ነገሮች በአላህ ፍቃድ ነው እንጂ ማንም ነብይ ራሱ እንዳመጣለሁኝ ብሎ ሊከራከርና ተሐዲ ውስጥ ሊገባ ይችልም ማለት ነው። وانما الله سبحانه وتعالى هو الذي ياتي بها ግራሙጂዛዎችን አላህ ከፈለገ ለየኡመቱ የራሱ የሆነ በግዚያው አሳማኝ የሆኑ ነገሮችን መርጦ ይልካል ራሱ። ያ ከሆነ መልካም ነው፣ ካልሆነ ግን ሙዕጂዛ መምጣት ሸርጥ አይደለም። ምክንያቱም ሙዕጂዛ የጠየቁ ሰዎችና መልስ የተሰጣቸው ሁሉ አብዛኛዎቹ በከዲያታቸው ነው የቀጠሉት እንጂ አላመኑ። እና ሙዕጂዛ የሰው ሁሉ ያምናል ቢባል ኑሮ እነሱም ይገባቸው ነበር መልስ ማገኘት። ስለዚህ ታውን ቀደም በታሪክ የተጠቀሱት ሙዕጂዛ የጠየቁ ሰዎች ሁሉ ጠፍተዋል እንጂ አላመኑ ማለት ነው። وإنما يظهرها على أيدي الأنبياء والمرسلين تكريما لهم معجزان الله يمجلطونا يمياساوق يمياسايو رسولوچن ليكبراچو كفلگه نو سوي سلا تيقو سايون النبي متون يا الله ملكتنيا نين يلال لذا يا الله ملكتنيا مهونن بمن نوك منامن يالو مكراكر سيجمرو فقطتا الناس يهنال بلاو يالطبقوت نجر بذا بنبي جلا انديكست يادرغان ያኔ ቀልቦና ያላቸው እውነትም እንዳለው ይሄንኮ ማንንም አልባሌ ሰው ሊያረጋው አይችልም ያላህ ነብይ ስለሆነ ነው ብሎ ያምናል። የፈረደበት ደግሞ ሲህር ነው ካህና ነው ይልና ያንንም ይክደዋል ማለት ነው። በዛ መልክ ነው እንጂ የቀድሞ ነብያትም ሙዕጂዛ የጠየቀ ሰው ሁሉ ተቀብሏል የሚል ታሪክ የለም። ይሄ ከሆነ ደግሞ ሙዕጂዛው አለመምጣቱ መልስ አለመሰጠቱ ለእናንተ ጥቅም ነው። وتأييدًا وإثباتًا لنبوتهم ورسالتهم يقدموا نبيوچን معجزات የሚሰጣቸው እነሱ ተከራክረው ለሰዎች ማሳመኛ ሳይሆን አላህ በመልካም ፍቃዱ ሰጥቷቸው ሰዎች ከዛ ተነስተው እነተም ይሄ ሰው እንደሚለው ያላህ ነብይ ነው ብለው እንዲያውቁና እንዲረዱ ሲፈልግ ነው እንጂ ነብይ እንደ ሸርጥ አይደራደርም ሙዕጂዛ ካልሰጠህ በስተቀር ሰዎች ጋር ሂጅ አልካፈጥም ብሎ ጥያቄ ማቅረብ የለበትም ማለት ነው። ናውን እናንተ ግን የምትጠይቁት ያላችሁት መጀመሪያ ያ ሙዕጂዛ ቢመጣም የመቀበል ፍላጎቱ እንደሌላችሁ አቃለሁኝ። ያ ነገር ደግሞ ከመጣ መልሳችሁ የሆነ ምክንያት ሰጣችሁ ራስ ያምሩልኛል መስሎ ብለው ልትሳለቁበት ነው በመልእክተኛው ላይ። ያ ስለሆነ አላመጣም። እንደገና ሙዕጂዛውን አምጥቼ ሲያበቃ እናምንም ካላችሁ ደግሞ በጤና በሰላም መቀጠል አትችሉም። የግድ ሙዕጂዛ በኋላ ውድመት ነው የሚመጣው ማለት ነው። በዚህ ምክንያት አላህ ሱብሃነሁ ወተዓላ አብዛኛዎቹን ጥያቄዎች መልስ ሳይሰጣቸው ቀረ ማለት ነው። የተወሰኑትን ግን ሰጥቷል በተለያየ አጋጣሚ እሱ በፈለገው ማለት ነው። ثم بين الله سبحانه وتعالى انه لو اراهم يعني يتيقوتن معجزه تامر بياسياچو نور واظهر لهم ما طلبوا من الايات تمعجزه يتيقوتن نجر لك اند يتيقوت يفا بيارغلاچو لا يؤمنون به الناس يعني النجر اندما يامنوبت ياقال ማአከውንም ከአክሰሙ ቢላህ ጀዲያ ኢማኒም እንደዚህ አይነቱ ጥያቄያችን ተከከለኛ መልሱ ካገኘ ወላሂ እናምናለን ምለው ተገዝተውም ኋላ ያ ነገር ቢከሰት ግን እንደማያምኑና ቃላቸውን እንደማያከብሩ ስላወቀ ነው። ለዚህም ማረጋገጫው ወለው አንና ነዘልና ኢለይሂም አልመላኢካ ኢላ ሱረቱል አንዓም ላይ ወለው አንና እኛኮ አለ ነዘልና ኢለይሂም አልመላኢካ ልክ ወና አው ያቲ ቢላሂ ወልመላኢከቲ ቀቢላ የሚለውን ሲጠቅስ ማለት ነው። መላእክቶችን በኢፋ እነ ጅብሪል እነ ሚካኤል እነ ስራፊልን በገሃድ በአደባባይ አውጥቼ እንደፊለፊት ባቆምና ባሳያቸው ይላል። ወከለመሁሙል መውታ አባቶቻችን አያቶቻችን ተነስተው ተመቃብር ያናግሩን ይመሰክሩ ባሉት መሰረት እነ ቁሶይ እነ ኪላብን አስነስቼ ባመጣላቸው ወሐሸርና አለይም ኩለ ሸይኢን ሚን ሙክተራሃቲሂም ቁቡላ የጠየቁትን ሁሉ ጥያቄ የመጣን ተራራ አፈራርስ ወይም ወርቅ አድርገው የሚለው ሁሉ መልስ ብሰጠው ما كانوا ليؤمنوا على الله ይሄን ሁሉ ዝም ብለው ለማድረቅ ነው እንጂ የሚጠይቁት መልስ ቢሰጥ አያምኑም ሚያቃለሁኝ አላላህ እና ማያምኑ ከሆነ የበለጠ እንግዲህ መሳለቂያ ነው የሚያርጉት ያምኑልኛል ማለት ይያለ ሊስቅልቀልብህ ማለት ነው ወርቁን ዘልቅቆ ተወሰደ በኋላ ደህናዋል ይልህ ስለዚህ ማካኑ ሊኡሚኑ የጠየቁትን ነገር ሁሉ በጊሃድ በይፋ መልስ ቢሰጥና ሁሉንም ነገር ባስተካከለላቸው እነሱ ግን እንደማያምኑ አቃለሁኝ ለዚህ ነው በእነሱ አቀመን ሊያታልሉ አይገባም በነብዩ መሳለቅ የለባቸውም ብዬ የነፈቀዋቸው እንጂ አቅቶኛ አይደለም ይላል ማለት الا ان يشاء الله الله ቢሻንጂ الله ከሻ ደግሞ ያለ ሙዕጅዛም ያሳምናቸዋል الله ስካልሻ ድረስ ደግሞ የጠየቁት ነገር መልስ ስላገኘ ያምኑ ولكن اكثرهم يجهلون ምን አብዛኛዎቹ ኢማን የሚገኘው በተሐዲስ አይሆን በሂዳየተላህ መሆኑን አያውቁም ይሄን ስተዋል ማን ነው የተለያዩ ሙዕጅዛዎችን ባመጣም የማመን ዲል የሌለው ሰው አያሳምነው ሙዕጅዛው አላህ ደግሞ የወፈቀው ሰው ሙዕጅዛን ባያይ ያምናል ያው ሌሎች ሰሃቦች እንዳመኑት ማለት ነው ነገሩ ሙዕጅዛ በማየትና ባለማየት ሳይሆን ከአላህ መታደል ነው ጉዳዩ አላህ የወፈቃቸው ያለምን ሙዕጅዛ ያምናሉ የረገማቸው ደግሞ ሺህ ሙዕጅዛ ብታሳያቸው አያምኑም ማማ ተአቲና ቢሂ ሚን አያቲን ሊተስሐራና ቢሃ ፈማ ነህኑ ለከ ቢሙእሚኒን ዳሉ ቀውሙ ሙሳ ማለት ነው ወለው አነ ቁርአናን ሱይረት ቢሂ ልጅባል ይላል ቀጥሎ ቁርአን የጋራ ተራራዎችን ካሉበት እንዲወገዱ አድርገን ብንልከው ኑሮ ይላል እንግዲህ አትሰይር ልጅባል ላለው ካራዎችም የከተማችንን ዙሪያውን አንቀውና አጣበው ይዘዋልና እነዚህን ተራራዎች ተራርገህ አስወግድና ለጥ ያለ ሜዳ አድርገው አገሩን ብለው ነበር ስለዚህ ቁርአን በመቅራት ብቻ ቁርአንን ቀራበትና ወዳውኑ ይሄንን ሁሉ ጋራ በሙሉ ተራርጌ እንደጉማ አጠፋዋለሁ ቢል ኑሮ ቁርአን በመቅራት ብቻ ተራራዎች ሊወገዱ ይችሉ ነበር አላህ ግን ቁርአን ተራራ ማስወገጃ አይደለም ግን ገር አይደለም የሰው ልጆችን ኢማን ሂዳያ መስጠንጂ ማለት ነው እንደነሱም እንደሚፈልጉት ግን ሌላ ነገር ሳያስፈልግ ዱአም አያስፈልግም ግን ብለ ቁርአንን ስትቀራ ታጠገብ ተነስተው እንደጉም ወኖ ሊጠፋ ይችላል ነበር ይሄን ግን አላዘዝኩም ፍላጎቴ አይደለም ማለት አላህ Subhanahu Wa Ta'ala አው ቁጥያት ቢል አርቱ ወይም ደግሞ መሬቶች እንዲቆራረጡበት ባደርግ ኑሮ ቁርአንን ስትቀራ በቃ ታካባቢ ያሉ መሬቶች አባጣ ጎባጣዎች በሙሉ ተስተካክለው ሰጥ ያለ ሜዳ ያደርገዋል ብዬ ባዝ ኑሮ ያደርገው ነበር አው ኩል መብህል መውታ ወይም ደግሞ ቀደምት አባቶቻቸውና አያቶቻቸው 100 አመት ሺህ አመት ያለፋቸው የበሰበሱ አጥሞች ተነስተው ሰው ሆነው ሙሉ አካል ሆነው በአደባባይ ላይ መግለጫ ሊሰጡ ቁርአን ቀራባቸው ይሄንን ተፈለክ ብለህ ቁርአን በመቅራት ብቻ እነዛን ሰዎች ማምጣት ይቻላል አለ አላህ Subhanahu Wa Ta'ala ግን ቁርአንን ለዛ አላማ አይደለም ያወረድኩት ሙታን መቀስቀሻ አይደለም እና አው ኩል መብይ ለሞታ ሙታኖች እንዲናገሩ ማድረግ የቁርአን አላማውና ተልኮ ቢሆን ኑሮ አደርገው ነበር በሊላሂ ለአምሩ ጀሚያ ግን ቁርአን እነዚህን ነገሮች ሁሉ ሊያስወግድና ሊያስተካክል ሳይሆን ተሰው ልጆች ልቦና ውስጥ ሽርክንና ኩፍርን ሊያፈልስ ነው የመጣው እንጂ የነሱን ቁሳቁስ የነሱን የጋራ መገንበሪያ አይደለም ማለት ነው እና ሁሉም ነገር ቢላሂ ለአምሩ ጀሚያ ማሳመንም አላማሳመንም ሁሉም ነገር ያአላህ ነው እኔ ሂዳያ የሰጠው ሰው ምንም ነገር ሳይደረግ በቀጥታ በቃል ብቻ ያምናል እንደና አቡበከር ማለት ነው እኔ ደግሞ ያላደልኩት ሰው እንደና ቡጀል እንደና አቡለሃብ ከሆነ 10 ሰማይ መሬቱ ቢፈቀፍ በነቃቀል አያምንም ለምን ሂዳያው ከአላህ አልተሰጠውምና ማለት ነው አፈለም ያሲለዲነ አመኑ ታዲያ እነዚህ ያመኑ ሰዎች አይረዱ ምን ይላል የአስለዚ ማለት አፈለም ይፍሃም እንደማለት ነው እነዚህ አማኞች አይረዱም እንዴ ካዲዮስ ካዲ ነው ምን ግዜም ወጥሮም ገራራ ነው አይገባው እነዚህ ሙሚኖች ተብዮች ደግሞ ምን ብለው ነው ለምን እነዚህን ጥያቄዎች መልስ ሰጠው እነዚህን ሰዎች አታቸንፋቸው እያሉ የሚወተውትና የጥላት ተባባሪ የሚሆኑት እነዚህ ደግሞ ለምን ነው የማይረዱት አላህ ኢንሻአላህ አላህ እነዚህ ሰዎች ማመናቸውን ቢሻኑሮ ለሀደና ሰጀሚያ ያለምንም ሙዕጅዛ ሰዎችን በሙሉ በምድር ላይ ያሉን ሰዎች ሁሉ በአንድ ጊዜ እንዲያምኑ ማድረግ እንደሚችል አይገባቸውም እንደ እኔ እኮ ቢሻኑሮ የሁሉ ፍጥጫና ክርክር ውስጥም ሳይገቡ በቀጥታ አሳምናቸው ነበር ግን የዚህ አይነት እድል የማይገባውን ሰው አልሰጠው ፍላጎት የለውምና ማለት ነው። የአላህን ግብዣ ያረከሰ ነው ሸረኛ ስለሆነ አላህ Subhanahu Wa Ta'ala لا يهدي القوم الظالمين الا አውቆጣፍ የሆነን ሰው ቀኙን ያያየ ወደ ግራ መሄድ ብርሃኑን ያያየ ወደ ጨለማ የሚያደላ ሰው ጠማማ አስተሳሰብ የተጠናወተው ነው። የዛ አይነትን ሰው አላህ ሂዳያ አይሰጠው። ለምን? አላህ ያላህ ያቀረበለትን ግብዣ አርክሷልና ማለት ነው። ላኢላሀ ኢላላህ በል በተውሂድ ተመራጅነት ትገባለህ። ሽርክ ልቀቅ ሽርክ ላይ ተጣብቀህም ቢጣልክ ጀሃነም ነው ብሎ ሲነግረው አይ በተቃራኒው አንተ ያልከውን ሳይሆን እኔ በፈልገው ሽርክ ይሻለኛል ካለ ይሄ ሰውዬ አላህን ግብዣ አርክሷል ማለት ነው። ስለዚህ ሂዳያ ይሰረዝበታል ከዚህ በኋላ ፋይል ይዘጋል። ለይብሎ ለختم الله على قلوبهم الى ሰዎችን ምርጫ ነው የሚሰጠው አላህ ላኢላሀ ኢላላህ ብላችሁ በፈጠራችሁ ጌታ ብቻ በሱ ፍቃድ ተመሩ ፈሱ ሌላ ያሉ አመለክቶች በሙሉ ባጥል ናቸው ብሎ በሚነግራቸው ጊዜ አይ አሁን አዲስ የመጣው ተውሂድ የተባለው ነገር ይቅርብንና ከአባቶቻችን የለመድነውና የወደድነውን ሽርክ ይዞ መጓዝ አለብን በሚሉ ጊዜ ይሄን መረጣችሁ ብላችኋል አዎ እርግጠኛ ነህ አዎ ማህተማ ተሰጋ እገሌ ኩፍርን መርጫለሁ ብሏል አለቀ ኸተመላህ አንድ ነገር ተታተመ እንግዲህ አለቀ ፈርማህን አስቀምጣሃል አረጋግጣሃል የመጣው ቢመጣ እኔ ኩፍር ይሻለኛል ሽርክ ይሻለኛል ካላንድ ሰው አላህ ማህተም ያረግበታል እዛ ላይ ከዛ በኋላ ያላህን ውሳኔ ያላህን ማህተም ነው ማነው ሊያነሳ የሚችለው ይሄ ነው እንግዲህ ሁሉ ጊዜ ጥምየት ያለባቸው ሰዎች ብዙ ጊዜ የተውባ ድል የማያገኙ ከመጨረሻ ደራው ውስጥ ይገቡና ፈልገው አፋውጥ ሰው ይናገራል ነገሌን እንተምከ ነገሌ ጋር ጀሃነም በር ይሻለኛል ይላል በግልጽ አሁን ይሄ ከሆነ ምርጫ እኔ ማድርግልሃለሁ እንዴት አድርገህ አንተ ጀሃነም ትሄዳለህ ያልጨነቅም ለራሱ ያላሰበውን እኔ ለምንድነው የኔ ቃ ደግሞ ርካሽ አይደለም ለምቢተኞች ለጥጋበኞች ለጥቢተኞች ለምን ሰጣለሁኝ ሌላ ስንት ሷሊሆች ሙእሚኖች ደጎች አሉ በነዛ ግብዣዬንና ጥሪዬን ለሚያከብሩት ነው የምሰጠው እንጂ ለጠማማዎችና ለሸረኞች እድሉን አልሰጥም ይላል አላህ Subhanahu Wa Ta'ala ወፊ ሰናያ ምስለ ሃዲ እና በዚህ ሂደት ላይ ያለ ሀዲህ አያት አሻረ አላህ Ta'ala الى ሱነቲ ሚን ሱነኒሂ የራሱ የሆነ ልማድና አሰራር እንዳለው ጠቆመን ማለት ነው። ምንድነው እሱ? የአን አልቀውም اذا طلبوا آيه معينه ሰዎች ያአላህ ረሱል ጥሪ በሚያቀርቡላቸው ጊዜ ይሄንን ጥሪ ለመቀበል እንዲህ አይነት ነገር አስፈጽም የሚጠያቄ በሚያነሱበት ጊዜ ثم لم يؤمنون بها ያ የጠየቁት ነገር ደግሞ በገሃድ ከመጣና ከተፈጸመላቸው እንደገና አሻፈረይ ብለው አናምንም ካሉ اذا جاءتم فانهم يهلكون በዛ ጊዜ በቀጥታ ብዙ በዱንያ ላይ ቅጣት ይመጣል ልቂት ነው የሚመጣው ማለት ነው። ولا يمحلون من ሊያዘገያቸውም አይችልም ከዛ በኋላ ልክ ባለፉት ዑመሞች እንደተደረገው ማለት ነው። እንዲያድርግልን እንዲካረክ እናምንልሃለን ብለው ውርርድ ይገባሉ ማለት ነው። ያን ነገር ጌታ ያድርግላቸዋል ሲያድርግላቸው አንቀበልም በሚሉ ጊዜ ወዳውኑ ድብን ነው የሚያረጋቸው እንጂ ዝም ብሎ አይተዋቸውም። ወሱነቱላሂ ላ ተተገየር ወላ ተተበደል ያአላህ ደግሞ ያሰራር ስርዓትና ደም አይቀየርም ተወጥሮ ጀምሮ የሚሰራውን አሰራር ይከተልበታል ማለት ነው። ለዚህ ነው እንግዲህ በእነዚህ የሰናድል ቁረይሽ አላህ የጠየቁትን ጥያቄ መልስ ያልሰጠው ዘራቸው ሊያጠፋው ስላልፈለገ ነው። ከነሱ መካከል አላህ የወፈቃቸው ትውልዶች እንደሚመጡ ስላወቀ ምንጫቸው እንዳይደርቅ ብሎ ነው ማለት ነው። ወቀድ አለም الله ان معظم قريش يؤمنون በሄድ ቀስ ብለው ተቁረይሽ አብዛኛዎቹ እንደሚያምኑ ያውቃል። ዲማባድ ከተወሰነ ቆይታ በኋላ ከዛም ደግሞ ያላመኑትም ልጆቻቸው የልጅ ልጆቻቸው እንደሚያምኑ ያቃል። ለዛ ሲል አላህ መልሱን ያዘገየው ማለት ነው። ወዳውኑ ቢሰጣቸው ኑሮ በከተማ ላይ ያለ ህዝብ በጅምላ ነበር የሚያልቀው ማለት ነው። ለዛ ሲባል فلذلك لم يأتي لهم بما اقترحوا من الآيات الخاصة ስሙን ጠርተው እንዲ ለምን አታደርግም እንዲ ለምን አታስፈጽምም እያሉ የጠየቋቸው ጥያቄዎች ገቢራዊ መልስ ታያገኙ የቀሩት መልሱ መምጣቱ የነሱን ውድመት ስለሚያስከትል ለዛ ብሎ ነው አላህ ያልመለሰው ማለት ነው። التي موضوع ذكرها قريبا ادمثيل انغري الله سبحانه وتعالى ያነሳቸውና የጠየቋቸውን ጥያቄዎች በቀጣ መመለስ እየቻለ ያልመለሰበት ምስጢሩና ምክንያቱ ይሄ ነው ይላል። ከነዛ ከጥያቄዎች መካከል የራሱ ፍቃድ ሆኖ ባጋጣሚ የመለሰው ነገር አለ። ከመለሳቸው አንዱ ሸቀል ቀመር የሚባለው ነገር ነው። ከዚህ ቀጥሎ የሚመጣው ማለት ወቅት አለቀ። እሺ ሸቀል ቀመር ግሬ ተጠየቋቸው ጥያቄዎች አንዱ ጸረቃ ይቀደድልህ የሚለው ነበር። ይሄን መጀመሪያውንም አላህ እንደወሰነት ነበር እንደሚያደርገው ባጋጣሚ የነሱም ጥያቄ እዛ ጋር ተገናኘ ማለት ነው። እና አንተ ያላህ ነብይ ለመሆነ ለምን ተአምር አታሳይህም በሚሏቸው ጊዜ በአንድ ወቅት በተለያየ ጊዜ ነውና ጥያቄው የሚቀርበው ምን ማለት ምንድን ነው የምትፈልጉት አሏቸው። ባጋጣሚ ጸረቃ ለሁለት ይገመስልህ አሏቸው። ይህ ጥያቄ አላህም ሊያረገው ወስኗል መጀመሪያ ማለት ነው። ተገጣጠመ ማለት ነው የነሱ ጥያቄና ያላህ ውሳኔ። ያኔ ጌታን ሲጠይቁ እቺህን አረግልሃለሁ አላቸው። ወካአነ ቁረይሽ ለማራው አነ ረሱላህ ሰለላሁ ዐለይሂ ወሰለም ለሚጅብሁም ኢላመከረሁ ቀደም ሲል የጠየቋቸውን ጥያቄዎች ሳይመልሱላቸው በመቅረታቸው አልኻሳ ዶኑ አነ ጠለበል አያቲ አህሰኑ ወሲለቲን ሊተዕጂዚ ወኢስካቲ አሁን ጥሩ ዘዴ ያገኛል እሱን ዝም ለማረግና ለማሳፈር የተለያየ ጥያቄ መደርደሩ ይበጃል አሉና ቀጠሉበት ማለት ነው። አዳዲስ ጥያቄ ይዘው ይመጡ ገባ በየቀኑ አንድ ቀን እንደለመዱ ለምን ጨረቃ ለሁለት አይገመስልህም የሚል ጥያቄ አፋቸው ላይ ገባ ሳያስቡት ማለት ነው። ያኔ አላህ Subhanahu Wa Ta'ala ይህን ነገር ማድረግ እንደሚቻል ነገራቸው ለነብዩ ማለት ነው አለይሂ ሰላቱ ወሰለም። እና ወሊእግና ያመቲ الناس بأنه موت قويلون አብዛኛውን ሰው እኛ የጠየቅነውን ጥያቄ ማስፈጸም ስለአቃተው ነው ያደርግ ኑሮ እንቀበለው ነበር ይያሉ ህዝቡን ያጃጃሉ ስለነበረ ያንን ለመስበር አንድ ጥያቄ መመለስ አለበት አለ ለምሳሌ። በዛ መሰረት ጨረቃ ለሁለት ይከፈልልህ ሲሏቸው ይሄንን ተጠየቃችሁን እንግዲህ በዚህ ሰዓት ተሰብስበው አሏቸው የመካን ሰው በሙሉ ማለት ነው። ተሰብስቡና ጨረቃ በሚወጣበት ወደ አድማሱ ዙራችሁ ተመልከቱ። ሙሉ ጨረቃ ነበር ባጋጣሚ 14 ቀን ጨረቃ እና ልክ በመውጫው ሰዓት ሰው አሰፍስፎ ተሰይሟል ማለት ነው። ጨረቃው ወጣ ወጣና ሙሉ ጨረቃ ነበር ከአድማስ ለቀቀ ወደ ላይ ከፍ አለ። ከፍ ሲል ያው የመካ ኮረብታ ታያላችሁ ዙሪያውን በኮረብታ የተተበተበ ቦታ ነው። እና ኮረብታው እንደ ጋራው ግማሽ ወገብ ላይ ሲደርስ በበሩ ላይ በሁለቱ ጋራ መካከል ለሁለት ተገመሰና እንደ ዳቦ አንዱ ወደ ላይ ጉዞውን ቀጠለ ማለት ነው ግማሹ ተራራው አናት ላይ ደረሰ አንዱ ገና ወገቡ ላይ ይቀር ማለት ነው። እሺ ራአይቱም አሉ ጨረቃ መገመስ ማለት ይሄ አይደለም ምን ይባል አህሰነ ወሲለቲ ተዕጂዚ ወኢስካቲ ወኢቅና ያመቲ الناس بأنه متقوا وليس برسول እነሱ እንግዲህ እንደለመዱ የጠየቅነውን ጥያቄ ማስመለስ ካልቻለ መልእክተኛ አይደለም አስመሳይ ነው እያሉ ነበር። አሁን ግን በአጠቃላይ ህዝቡን አስተባብሰውና በአንድ ወቅት አስተልፈው ፈተቀደሙ ኹጥወተን ኡኽራ አሁንም እንደተለመደው ጥያቄያቸውን ለማቅረብ አሰፈሰፉ ነብዩ ዘንዳማ ነው። ወቀረሩ አይጥሩ ሚንሁ አየተን ቢገይሪ ተዕይን እና ስም ሳይጠሩ አንተ ሲታ ታምር አሳየን ዛሬ አሏቸው። ለተበየነ ሊናሲ አይዙሁ እና ያን ነገር ሳይመልሱ ሲቀሩ ይኸውላችሁ ይሄ እኮ ሰውዬ እኛ ለመቀበል ዝግጁ ነን አንተ ግን ለጥያቄው መልስ አምጣ ብንለው እንግዲህ ብሎ ነው ብለው ሊያጋፍጧቸው ነበር ህዝቡ ጋራ ማለት ነው። ፈላዩሚኑ ቢ ያኔ በህዝብ ሊያስወስኑ ይሄማ ወናባጅ ነው ታዲያ ጥያቄ ታልመለሰ ለምኑ ነው ብሎ ህዝቡን ይደግፋቸው ለማድረግ ፈጃው ኢለይ ወደ ነብዩ ቀረቡና ወቃሉ ለሁ ሀል አየተን ናዕሪፉ ቢሃ አንከ ረሱላህ አሉ። እኛ ስም እየጠራን የጠየቅንህን ነገር እስካሁን አላደረግከውም አንተ የመረጥከውስ አንድ ለየት ያለ ነገር ልታሳየን ትችላለህ አሏቸው። ፈሰአለ ረሱላህ ሳሰለም ረበሁ አዩሪየሁም አያ ያኔ ነብዩም በጥቅሉ ይሄው እንደለመዱ አሁንም ልዩ ታምር አሳየን እያሉ ነው። አንተ የፈለከውን ታምር አሳያቸው ፍቃድህ ከሆነ ብለው ጠየቁ ማለት ነው። ፈአራሁ ወልቀመር ያኔ ጨረቃው ቀዲን ሸቀ ፍርቀተይን ለሁለት ተገምሶ ፍርቀቱን ፈውቀል ጀበሊ አንዱ ግማሽ በተራራው አናት ላይ ሆነ አይ ጀበሊ አቢ ቁበይስ ያው ሶፋ ላይ ያለው ኮረብታ ማለት ነው። ወፍርቀቱን ዱነሁ አንደኛው ገና መሃል ወገብ ላይ ቀረ حتى راوا حراء بينهما بولت ترق دياو ترقا قراچش مكاكل يهرا ان ترق اند يترارا ايو فقال رسول الله يشادو اهون استياچو يا ادلم ترقا مكدمس مالت بلو افاططواچو بتقارانيو مالت نو ورات قريش هذه الايا جهارا بوضوح قريش بمولت نيش تلفيت وندي سايطال كلهم باين فرياچو ايو هين تامرنا كستت مالن نو ولي وقتن طويل ለቅጽበት ሳይሆን ደግሞ ለረጅም ጊዜ ሁሉ መስተሚጠግብ ተመለከተ አስተዋለ ማለት ነው። ፈሰቀጡ ፊ አይዲ ፈሱቂጡ ፊ አይዲም ወቡሂቱ ያኔ እሳቸው እና ጓርዲያልና እናሳፍራለን ብሎ አሰፍሮ የመጣው ሰው እሚሉትን አጡ ኒዳማ ያዛቸው ማለት ነው ለሽንፈት ተጋለጡ ላኪንሁም ለሙእሚኑ ልክ እንደተባለው ታዲያ ይሄንን አይተው አምነናል ማለት ነበር የሚጠበቅባቸው ግን ያመነ የለም ማለት ነው ከግለቀር ተሐረና መሐመዱን አይናችን ላይ አተታ አርጎብን በቃ የተገመሰ አስመሰለብን አሉ እንደተፈራው ማለት ነው ወልቃሩ ሃዳ ሲህሩን ሲህሩ እብኑ አቢ ከበይሻ እብኑ አቢ ከብሻ ያቡ ከብሻ ልጅ ሟርት ነው ይሄ ሲህር ነው እንዲህ ያደረገው አሉ አቡ ከብሻ ማለት የጡትናታቸው አባት ነው እንግዲህ የራሳቸው አካል እንዳይሆኑ ክብር እንዳያገኙ የቁረሽ ልጆች እንዳይባል የጡት አባታቸውን አንድ ገበሬ ጠሩላቸው ማለት ነው ያቡ ከብሻ ልጅ እኮ በቃ አልተቻለም እያሉ ይቀልዱባቸው ገባ ማለት ነው ለቀር ሰሃራና መሐመዱን መሐመድ ያው ሲህር አድርጎብን ጨረቃ የተገመሰ አስመስሎ አሳየን فقال رجل ان كان قد سحركم فانه لا يستطيع ان يسحر الناس كلهم كما اكلاتو شال ያለ አስተዋይተው ነበርና እንግዲህ ዛ አካባቢ ያለነው እንዳላችሁ ሲህር ሊያረግብል ያስመስልብን ይችላል ከውጭ ሀገር የሚመጡ ሰዎችን እንጠይቃለን ቀስበሉ አላችሁ ከጎረቤት ሀገር የሚመጡ ሰዎች በዚህ ለት ጨረቃ ተገምሶ አየነ እንል ካለ ይሄ ሲህር ሊሆን አይችልም ያነው ላይ ሰሐሩ العالم كلها እኛን ቢሰሐረን ሌሎችን ሊያረጋ ይችላል ፋንታዚሩ ማይእቲኩም ቢሽ ሱፋር በያገሩ የሚመጡ ነጋዴዎች አሉና ነገ ከነገ ወዳ ሲመጡ እንዴ አይነት ነገር አያያችሁ ወይ ብለን እንጠይቃቸዋለን ፈጃ ሱፋር እንደ ተባለው እኩሉ ተኢራቅ እኩሉ ተግብጽ እኩሉ ተሱሪያ እኩሉ ተኸሊጅ መጣ ነጋዴው ማን ነው ተናማታ ምን አያያችሁ ተብሎ ሲጠየቅ ያካባቢው እንዴ እናንተም ያን ነገር አይታችሁታል እንዴ ያሉ መገረም ጀመሩላቸው እንዳው ጉር ነገር እኮኛ ምን ድንግ ተፈጠረ ብለን ጨረቃ ለሁለት ተገምሶ አየናል ናዓም ቀድራ አይናው ሁሉም በያቅጣጫው አይተናል አይተናል ተባባል ወላኪን ነቁረሽን ማዓዳሊካ አሰሩ አላ ኩፍሪህም የሁሉ ተከስቶ በመጨረሻ በኩዴታቸው ላይ ገረሩ ወተበዑ አህዋአሁም ዝንባላቸውን ተከተሉ ወካአነ ሽቃቅ አልቀመሪ ካነ ከተምሂዲ ሊማ ወአክበሩ ወአህሙ ሀደተን ሚን ዛሊክ ይሄ ጨረቃ መከፈልና መከሰት ለወደፊት ለሚመጣው ነገር እንደመንደርደሪያ እንደመግቢያ ሆነ ወደፊት ሚዕራጅ የሚባል ነገር ሊመጣ ነውና ለዛ በርከፋች ነበር ማለት ነው ወሆል ኢስራኡ ወልሚዕራጅ فإن رؤية القمر هكذا منشقا بعين اليقين تسهل على دين قبول امكان الإسراء والمعراج አማኞቹ ራሳቸው ተረታሪው ውስጥ እንዳይገቡ የመልክ የሚዕራጅና ኢስራእን ሲያወሯቸው ለመቀበል እንዲመቻቸው ጨረቃን ለሁለት ገምሶ ያሳያቸው ከዛ በኋላ ተናንትና ጨረቃ ተገምሶ ያሳየን ጌታ ዛሬ ነብዩን ወደ ሰማይ ቢያወጣቸው ምን ችግር አለው ብለው ሙእሚኖቹ እንዲጠናከሩና እምነታቸው እንዳይናጋ ለማድረግ ማለት ነው هذا وصلى الله وسلم على النبي والسلام عليكم ورحمة الله